قال يا موسى إن اصطفيتك على الناس برسالاتي وبكلامي فخذ ما آتيتك وكن من الشاكرين. وكتبنا له في الألواح من كل شيء موعظة وتفصلا لكل شيء فخذها بقوة وأمر قومك يأخذ بأحسنها فأريكم دار الفاسقين. تعصرف عن آياتي الذين يتكبرون في الأرض بغير الحق وإن يروا كل آية لا يؤمنوا بها وإن يروا سبيل الرشد لا يتخذوه سبيلا وإن يروا سبيل الغي يتخذوه سبيلا ذلك بأنهم كذبوا بآياتنا وكانوا عنها غافلين. قال يا موسى إني اصطفيتك على الناس برسالاتي وبكلامي. فذهبوا على الله سبحانه وتعالى إنبي على الشو موسى هوي እኔ መለክየን ላንተ በመላ በማስተላለፍ ከአካባቢው ካሉ ሰዎች ሁሉ መረጥኩ ወቢከላኒ ቃሌን ደግሞ በቀጥታ እንዲሰማ በማስቻልም እንደዚሁ ከወገኖች መካከለ አላቁ ይሄ የተሰጠ ደረጃ ቀላል አይደለምና ፈኹዝ ማ አተይቱከ የሰጠውን ነገር በደስታና በጸጋ ተቀበል ወቁም ሚነሻክሪን ለተደረገልህ መልካም ውለታ ከአመስጋኞች ሁን እንጂ እንዳው ዝም ብለ የሚሆነውንም አይሆነውን ጨምሩልኝ ማለት አይደለም አላቸው። አንዱ ይሄ የተሰጠ ደረጃ ቀላል አይደለም ፍርታቸው በስተፊት እርግጥ ነብይ ረሱል የሆኑ ቢኖሩም ይሄ ከላሙን በቀጥታ ያላስፈርጓኝ የሰሙ የሉምና ለመጀመሪያ የኔን ቃል ለመስማት የቻልክ ታላቅ ሰው ተደርገሃልና የኔን የሰጠውን ጸጋ አመስግነህ መስማማትና ማመስገን አለብህ እንጂ የማትችለውን ነገር ጨምሩልኝ ያልክ ችግር ውስጥ መግባት አይገባህም አላቸው ማለት ነው። እና በዚሁ ተስማሙሳቸው። ከዚያ በኋላ ወከተብና ለሁ ፊል አልዋህ ምን ኩል ሸይ ኢላ በተለያዩ ሰሌዳዎች ለራሱና ለኡመቶቹ መመሪያ የሚያስፈልጉትን ነገሮች ሁሉ ዘገብንለት ኢላ መውዒዘተን ለሰዎቹ ግሳት መመከሪያ ወተፍሲላ ለኩል ሸይ እንዲሁም ደግሞ ለድንጋጌ አስፈላጊ ለሆኑት መመሪያዎች የምን ስራ አትስራ አድርግ አታድርግ የሚሉትን ህጋዊና የተለያዩ መመሪያዎችንም ዘርዝረንና ተንትነን ዘገብንለት ይላል። ፈኹዝሃ ቢቁዋ እና ይህን የተሰጠህን መመሪያ በሰሌዳ የተዘገበልህን ነገር ግሳጤውንም ሆነ ህግጋቱን በንቃትና በትጋት ያዝ ተረከብ በማለት ሰጠ ነው ማለት እንደ ዋጋ ፈዛዛ እንዳታየው የተሰጠህን ነገር በሚገባ ተቀብለ ስራ ላይ እንድታውለው ማለት ነው። ወእሙር ቀውመከ ያእኹዙ ቢአሕሰኒሃ ወገኖችህንም ደግሞ እነዚህን መመሪያዎችን በተሻለ መልኩ እንዲይዙና እንዲጠቀሙ እዘዛቸው ማለት ምንድነው እንግዲህ ሩኽሷ ያለውና አዚማ የሆነ ድንጋጌ ያለ እንደሆነ ከዛ ሩኽሷ ሩኽሷን እየመረጡ ቀላሏን እንዳይጠቀሙ ከባድ ከባዱን በመፈጸም ታላቅ አጅር እንዳገኙ አበረታታቸውና አግባባቸው ይላል። ለምሳሌ አንድ ሰው ያላግባብ ያጠቃ እንደሆነ ያን ሰው መበቀል ይፈቀዳል መብት ነው እና ያ እንግዲህ መበቀሉ ሩክሳ ነበር። አፉ ማለቱ ግን አዚማ ነው ለአላህ ብሎ ይቅር ማለቱ የበለጠ በአላህ ዘንድ አጅር የሚያገኝ ነውና እንደዛ አይነቶቹን አማራጮች እንዲጠቀሙ መከራቸው ማለት ነው። በመብት ደረጃ የተሰጠና ቢተውት ደግሞ የበለጠ እንዳ የሚያገኝ ነገሮች ሳሚያ የተደነገጉ እንደሆነ የበለጠ አጅር የሚያስገኙትን እንዲመርጡ አድርጋቸው ማለት ነው። ሰኡሪኩም ዳረል ፋሲቂን እና እናንተ ይህን መመሪያ ተቀበላችሁ እስታከበራችሁ ድረስ የዛ አመፀኛና ትዕቢተኛ የነበሩትን ወገኖች አገር አሳያችኋለሁኝ አለ። አሁን እንግዲህ በዛ በስደት ላይ እያሉ ገና በበረሃ ላይ ነው ይህንን መመሪያ የላከላቸው። አሁን እናንተ በዚህ በመመሪያችሁ ለመመራት ከተስማማችሁ በሰላም እንደገና ወደ ግብጽ ሀገር መልሳችሁና የነፊራውንና የባለስልጣናቶችን ሀገር እንደገና እናንተ እንድትተዋትና እንድትቃኙዋት እንድታስተዳድሯትም አደርጋችኋለሁ አላቸው ማለት ነው። ወይም ተውሪኩም ዳረል ፋሲቂን ማለት ያው ወደፊት ለዛ ለአመቀማማዎችና ለአመፀኞቹ የተዘጋጀችውን የቅጣት ሀገር ጀሃነምን ታያላችሁ። ነፊራውን እዚህ ብቻ ሳይሆን የተዋረዱት ገና ወደፊት ደግሞ አሳር መጠቃቸውን የሚያስጀ ቅጣት ሀገር ተዘጋጅቶላቸዋል እና ያንን ስታዩ የበለጠ ትደሰታላችሁ በእነሱ ውድቀት ማለት ነው። ታአሱሪፉ አን አያት የለዚነ የተከበሩነ ፊል አርድ ቢገይሪ ልሐቅ እና በዚች ምድር ላይ ያለ አግባብ የኔን አንቀጾች ከመከተልና ከመቀበል የሚኩራሩ የሆኑትን ትዕቢተኞች ልባቸውን ሳልመልስባቸው አልቀርም ይላል። ማለት ምንድነው እንግዲህ በነብዩ አማካይነት አላህ Subhanahu Wa Ta'ala መመሪያ ልኮ ያንን መመሪያ አንቀበልምና አንከተልም የሚሉት ትይተኞችና ሸፍጠኞችን አላህ Subhanahu Wa Ta'ala ይሄንን አይነት አቋም በሚይዙ ጊዜ ተመቆጣቱ የተነሳ ከዛ በኋላ እንዳይመለሱ ልባቸውን ያሽግባቸዋል ማለት ነው። እየሰሙ እንዳልሰሙ እያዩ እንዳላዩ ያረጋቸዋል አስተሳሰባቸውን ገልብጦ ማለት ነው። እና ወይየረው ሁሉ አይቲን ከዛ በኋላ እንግዲህ አንተ ነብይ ለመሆን የሚያረጋግጡ አንቀጾችን ወይም ወጅዳዎችን ሁሉ ቢያው ላይኡሚኑ ቢሃ አያምኑባትም። ምክንያቱም አላህ Subhanahu Wa Ta'ala ልባቸውን ሰውሮታልና ማለት ነው። ወይየረው ሰቢለ ሩሲ ትክክለኛና ቀናውን መንገድ እንዲያው ደግሞ በተለያዩ መረጃዎች ይገለጥና ቢብራሩም ላይተፈዱ ሰቢላ ያንን ትክክለኛውን የነጃ ጎዳና እንደ መንገድ አድርገው አይይዙትም። ወይየረው ሰቢለ ልገይ የጥሜትን መንገድ ደግሞ ቁልጭ አድርገው ቢያሳዩአቸው የተፈዱ ሰቢላ እምነት ውጥፋት መሆኑን ያወቁ ያንን እንደ መልካም ጎዳና አድርገው ይያያዙታል። እና እንግዲህ ሰው አላህ ተሰጣለው ሁሉም ነገር በተገላቢጦች ነው የሚታየው ማለት ነው። ኸይሩ ነገር ሸሩ ኸይር ባጢሉ ሐቅ ሐቁ ባጢል የሆነ ይታየዋል ማለት ነው። ይሄ እንግዲህ የምን መዘዝ ነው? መጀመሪያ አላህ Subhanahu Wa Ta'ala ያላከለትን መመሪያ በቅልቦና ባለማስተዋልና ለእውነት እጅ ባለመዘርጋቱ ሳቢያ ለእንዲህ አይነት እንግዲህ ውጤትና ውድቀት ይበቃል ማለት ነው። ወይን የረው ሰቢል አልገይ የተኸዘው ሰቢላ የጥሜትን መንገድ ካዩ ደግሞ ያንን እንደ መልካም መንገድ አድርገው ይይዙታል። ዛሊክ እንዲህ ሊሆን የቻለው ቢአነውም ከዘቡ ቢአያቲና መጀመሪያ የእኛን አንቀጾች ወይም ሙዕጂዛዎቻችን በማስተባበላቸው ጦስና መዘዝ ነው ለዚህ የበቁት ማለት ነው። የመጀመሪያዎችን አያቶች ወይም ተአምሮች ቢቀበሉ ኑሮ እንዲህ አይነት የተጣመመ አስተሳሰብ ባልተጠናወታቸው ነበረ። መጀመሪያ የአላህን ቃል ወይም የአላህን ሙዕጂዛ ቢሆንም ብለው ሲለግሙ ጊዜ እንግዲያው እስካሁን በኋላ አስተሳሰባችሁ ሁሉ ከንቱ ይሁን ብሎ ረገማቸው ማለት ነው። ወካኑ አንሃ ጋፊሊን እነዚያን የአላህን አንቀጾች ወይም ሙዕጂዛዎች ከመቀበልና ክብር ከመስጠት የዘነጉ በመሆናቸው ሰበብ ለእንዲህ አይነት አስከፊ ውጤት በቁ ይላል። والذين كذبوا بآياتنا ولقاء الآخرة حبطت أعمالهم هل يجزون إلا ما كانوا يعملون واتخذ قوم موسى من بعده من حليهم عجلا جسدا له خوار ألم يروا أنه لا يكلمهم ولا يهديهم سبيلا اتخذوه وكانوا ظالمين ولما سقط في أيديهم ورأوا أنهم قد ضلوا قالوا لئن لم يرحمنا ربنا ويغفر لنا لنكونن من الخاسرين والذين كذبوا بآياتنا ولقاء الآخرة إن زيابا أنك تشاكشن يستبابلوا يهونوت وإما مجزا وشاكشن يتلعي جسم يسطو سحرنا وكهانانا وإيالو يميات واشوت ولقاء الآخرة ከሞቱ በኋላ ተነስተው ደግሞ እጌታ ፊት የማይቀርቡና የማይገናኙ መሆናቸውን የሚገምቱና የሚያስተባብሉት ሀቢጦት አዕማሉሁም እንዲህ አይነቶቹ ስራዎቻቸው ሁሉ ከንቱ ተደርገውባቸዋል ይላል። እንግዲህ እንደዚህ አይነት አስተሳሰብ እስከሆነ ድረስ መሰረታቸው በስብዕና አስተሳሰብ ለደካማ መጽዋት ቢሰጡ ወይም ለቸገረው ቢተባበሩ የተለያዩ ኸይራቶችን አደረግን ቢሉ እነዚያ ሁሉ ስራዎቻቸው እኔ ዘንዳ ሂሳብ አያዝላቸውም ምክንያቱም በኩፍር ላይ የተመሰረቱ ናቸውና ማለት ነው። ሀል ጊዜውን ኢላ ማ ካኑ ያመሉን እንዲህ አይነቶቹ ከሃዲዎችና እውነትን አስተባባዎች በዱኒያ ሳሉ የሚሰሩትን አይነት የስራ ውጤት እንጂ ሌላ ይመነጃሉን? እነሱ ማለትም እንግዲህ እነዚህ ሰዎች በአላህ አንቀጾች እንዲሁም ደግሞ በሙዕጂዛዎቹ የሚክዱና የሚያስተባብሉ እስከሆኑ ድረስ ከዛም አልፈው ደግሞ ከሞት በኋላ መነሳትና መንዳትን የሚክዱ እስከሆኑ ድረስ የሰሩትን ቢሰሩ በጀነት በኩል መልካም ወረታ ሊመዘገብላቸው አይችልም። የዚህ አይነት የክደት ባለቤት ወትሮውንም ውድቀትና ውርደት እንጂ ሌላ መንዳት የለበትምና ይላል። እና እንግዲህ በስብዕና አንዳንድ ሁኔታዎችን ደካማ ቢረዱ ምስኪን ሊመጸውቱ ወይም ምርኮኛ ሊለቁ እንደዚህ አይነቶች ነገሮች ሰዋብ ያስገቡልናል ብለው ተስፋ ሊያረጉ አይገባቸውም። መሰረታቸው ከደት ነውና ነው የሚለው። ወተኸደ ቀውሙ ሙሳ ሚን ባዕዲሂ ሚን ሑልይሂም እና የነቢዩላህ ሙሳ ወገኖች የነበሩት እስራኤላውያን እሳቸው ወደ ሲና በረሃ ከሄዱላቸው በኋላ ከጌጣጌጣቸው እንደገና ጣዖት ለመስራት አሰቡና ማስተባሰብ ጀመሩ ይላል። እና ኢግለን ከዛ ከገዛ ጌታቸው የተጨፈለቀ ወይፈን ምስል የተቀረጸ አውልት እንደ ጌታ አድርገው ያዙ። ጀሰደን አካል ያለው የሆነ ማለትም በጅን የሆነ ሩህ የሌለው ማለት ነው። ለሁ ቁዋሩን እና ለዚህ እንግዲህ በወይፈን ምስል ለተሰራው አውልት ቁኸት አለው። እሱ እንግዲህ አፉን እንደዚህ ከፍቶታል። በዛ ንፋስ በሚገባበት ጊዜ እንደ ወይፈን ያጓራ ነበር ይባላል። ሰይጣን ለወዳጅ ግሩም ነው እንደሚባለው ልክ ህይወት ያለው አስመስሎ ያስጓጉርላቸው ነበረ። በዚህ ምክንያት ከገዛ ጌታቸው የተቀረጸና የተሰራውን ወይፈን መሰል ጣዖት እንደ ጌታ አድርገው ያዙት ይላል። አለም የረው አነሁ ላዩ ከልሙሁም ወላ የዲህም ሰቢላ። ለመሆኑ ይህን ነገር ጌታ ነው ተብሎ ሲነገራቸው የማያናግራቸውና መንገድን የማይመራቸው መሆኑን አይመለከቱምና አያስተውሉም ነበር። ጌታ ከሆነና እንደነሱ አባባል እንደዚህ በጃህር ከተገለጠ በጌታ በኩል መታየት ነው ብዙ ጊዜ የማይሳካው። አለበለዚያ በዱንያ አላህ ይፋ ከወጣ መናገር ደግሞ ከመታየት የቀለለ ስለሆነ እኔ ጌታችሁ ነኝ ብሎ ማናገር ነበረበት። እንደገና ደግሞ የሚከተሉትን ሃይማኖት በዚህ በዚህ ይህን ስሩ የእናት ስሩ እያለ መመሪያ መስጠትም ነበረበት። ይህን እስካላደረገ ድረስ ጌታ አለመሆኑን እንዴት ሊዘነጉ ቻሉ ማለት ነው? ጌታ ቢሆን ኑሮ ጌታ በዚህ በዱንያ አይታይም ነው የተባለው እንጂ አይሰማም ወይም አያዝም አልተባለም። ከታየ አይቀር እንደገና ለነሱ የሚበጃቸውን ነገር የሚነግርና የሚመክር መሆን ነበረበት። ይህን ሳያደርግ ሲቀን ግን ጌታ አለመሆኑን ለምን አልተገነዘቡም እና አልተረዱም ይላል። የተኸዙ እንዲሁ ዝም ብለው በጭፍኑ የጌትነት ምልክት ሳያዩና ሳያገኙ እንደ ጌታ አድርገው ያዙት በዛ በሙናፊቅ አስተባባሪ ወካኑ ባሊሚን። በዚህም አድራጎታቸው ራሳቸውን የበደሉ ሆኑ ይላል ማለት ነው። እና ቅድም እንግዲህ ወደፊት ይመጣ ይሆናል ይሄ ስሜታቸውን ሳይወጣበት ያልኩት ይህ ነው። ቤተ ሙሳ ላይ ሙሳ ጋር እያሉ እነዚያን ከባህሩ ዳርቻ ያገኟቸውን ጣዖታውያን ሲያዩ እጃለና ኢላሃን ከማለሁም አሊሃ እንደነሱ የሚታይ የሚጨበጥ ጌታ አድርግልን ብለው ጠይቀው ባለ ኢነኩም ቀውሙን ተጀሃሉን እናንተ በጣም ባለጌ ሰዎች ናችሁ፣ ይህንን የመሰለ ድልና እድል ያጎናጸፋችሁን ጌታ ማመስገንና ማክበር ሲገባችሁ እንደገና ጣዖት ልታጋሩበት ትመኛላችሁን ብለው ሲወርፏቸው ለጊዜው ተደናግጠው ነበረ። ግን ይህ ስሜት በልባቸው ታጭቆ ቆይቶ ስለነበረ ያ ሙናፊቅ ሰውዬ ደግሞ ይህን የህዝቡን ስሜት የዛ ጊዜ ተገንዝቧል። ምቀኝነት ስለነበረበት አጋጣሚ ጠብቆ ህዝቡ ለካ እንደዚህ ይወዳል እንዲህ አይነት ነገር ቢያረጉለት እኛንም ይቀበሉን ይሆናል አለና ሙሳ በለሉበት ሰዓት አጋጣሚዋን ጠብቆ ተጠቀመባቸው ማለት ነው። እናሳቸው ወደዛ ወደ ሲና በረሃ ፈራት ሊቀበሉ በሄዱበት ወቅት እሱ ከፊራውን ቤተሰቦችና ወገኖች ሰብስበው ለማዘናጃ ብለው የተዋሷቸውን ጌጦች ሰብስቡ አላቸው ማለት ነው። ይህንን የተሰው አታለን ያመጣ ነውን ጌጥ ስለያዝ ነው ነቢያችን ወደ በረሃ ሂዶ ቀጠሮውን አሳልፎ የቀረብን አላህ ተቀይሞን ነው። ስለዚህ እንደ ቁርባን ሰብስበን ማቃጠል አለብን በማለት የገዛ ጌጣቸውን ከግብፅ አገር ይዘውት የወጡትን አሰባሰበ። እነሱ ባላዩት ቦታ በድብቅ ጉድጓድ ቆፍሮ ነበረ። ጉድጓዱን በወይፈን ቅርጽ አድርጎ እግሩን ጭንቅላቱን ሁሉም ነገር ቀርጾ ጅራቱ ሳይቀር ከላይ የሆነ ቅጠልና ሳር ነስንሶ ደብቆ አስቀምጦት ነበር። እዚህ ቦታ እንግዲህ አስቀምጧላቸው ሁሉም እያመጡ እዛ በሚያረባርቡለት ጊዜ እነሱ ዘወር ሲሉ ለሊት ጨለማ ለብሶ እሳት ያግምና በላዩ ላይ እያቀለጠ እየተንሸራተተ እዛ ጉድጓድ ውስጥ እንዲገባ አደረገው። ልክ ጉድጓዱ በሚሞላበት ጊዜ ያንን ወይፈን እንግዲህ በሙሉ አቅልጦ ሰየመው። ኋላ በሚበርድበት ጊዜ ቀስ አድርጎ ጎርጉሮ ሲያወጣው ልክ ወይፈን መስሎ ቁጭ አለ ማለት ነው። የዛ ጊዜ ደግሞ የሚገርም ሰይጣን ለተተባባሪ በመሆን ድምፅ እንዲያሰማም አደረገው። ልክ እንደ ወይፈን ያጓራ ገባ። ሲወለውለው ወርቅ ነው ያበራ ገባ፣ እንደ ፀሐይ በአሻጋሪ ይብለጨለጫል። እንደገና ሲቀርቡት ደግሞ ሰውነቱ በጣም ድልጭ ብሎ ደስ የሚል ነገር ነው፣ ድምፁ ደግሞ ያጓራል። ይህ ጊዜ ሀዳ ኢላሁኩም ወኢላሁ ሙሳ የእናንተም የሙሳም አምላክ ይህ ነው፣ ወትሮውንም ጌታ ከእናንተ ጋር ነኝ ሩቅ አይደለሁም እያለን ሙሳ ተሳስቶ ነው በረሃ ፍለጋ የሄደውና እሱን እንግዲህ ተጣልቶታል እዛው መቅረቱ ነው። እኛ ግን ጌታችን መጥቶልናል ለዚህ ተገዙ ብሎ ሲጋብዛቸው ወዳውኑ እየዘፈኑና እየጨፈሩ ዙሪያውን እንደ ካዕባ መጠወፍ ጀመሩ ይባላል። እና እተኸዙ ይህንን የማይለማ የማይሰማ የሆነ ወይፈን ምስል የተሰራ የወርቅ ቅርጽ እንደ ጌታ አድርገው ማምለክ ያዙት ማለት ነው። በዚህም አድራጎታቸው በጣም ጥፋተኞችና በደለኞች መሆናቸው ተረጋገጠባቸው። ኋላ ግን ነቢዩላህ ሙሳ ይህንን አይነት ጥፋት ሰምተው አላህ ያው ነግሯቸው እዛውን አጃ ቦታ ተመልሰው መጥተው ስህተታቸውን ሲያስረዷቸው እንደገና ሊጸጸቱ ነው። ወለማ ሱቂጦ ፊ አይዲህም በዚህ በአድራጎታቸው እንደገና ስህተታቸውን ተገንዝበው ሚዲያማ ላይ ሲወድቁ ጊዜ ይላል ወራው አነሁም ቀድ በሉ በዚህ አድራጎታቸውን ጭራሽ እንደተሳሳቱ ሲገነዘቡ ቃሉ ለኢለም ይርሐምና ረቡና በዚህ አድራጎታችን ጌታችን ካላዘነልንና ወይፍር ለና መረት ካልሰጠን ለነኩነነ ሚነል ኻሲሪን እኛ እርግጥ ከተሳሪዎች እንደምንሆን ነው በማለት ከልባቸው የተሳሳቱ መሆናቸውን አረጋገጡ ማለት ነው። እና ወለማ ሱቂጦ ፊ አይዲህም የሚባለው ምሳሌያዊ አነጋገር በመሆኑ ነው እንደዛ አድርጌ የተረጎምኩት። እና ቃል በቃል ሲተረጎም ኑሮ ወለማ ሱቂጦ ፊ አይዲህም በእጃቸው ላይ ሲወደቅ ጊዜ ነበር የሚሆነው። ግን ይሄ አባባል ሰው በሚነድምበት ጊዜ አንድ የሚያጸጽ ነገር ሲያጋጥመው ቅስሙ ይሰበርና አገጩን በእጁ እንደዚህ ይደግፋል። ይህ ጊዜ ሰውዬ እየተከዘ እያዘነ መሆኑን ማንም ሰው ያቅበታል። መጀመሪያ እንግዲህ ከዚህ የተነሳ ነው አነጋገሩ። ኋላ ግን እንደ ቋሚ ምሳሌ የሆንና ለነደመ ሰው ሁሉ እጁን በአገጩ ባይደግፍም ማንም የነደመ ሰው ለማ ሱቂጦ ፊ አይዲህም ተብሎ ይነገራል። ስለዚህ የሚተረጎመው ሲነድሙ ሲጸጸቱ ጊዜ ተብሎ እንጂ ቃል በቃል አይደለም ማለት ነው። እና ነቢዩላህ ሙሳ እንግዲህ መጥተው የተሳሳቱ መሆናቸውን ሲነግሯቸው እንደገና ለካ ጉድ ሆነናል በማለት ሁላቸውም አዘኑና ወዳውኑ ጌታቸውን ምህረት ጠየቁ፣ እንዲራራላቸውም ተማጸኑ። እሱ ካልማራቸውና ይቅር ካላላቸው ግን ተሳሪ እንደሆኑ ራሳቸው አረጋገጡ ማለት ነው። ولما رجع موسى الى قومه غضبان اسفا قال بئس ما خلقتموني من بعدي اعجلتم امر ربكم والقى الالواح واخذ براس اخيه يجره اليه قال ابن ام ان القوم استضعفوني وكادوا يقتلونني فلا تشمت بي الاعداء ولا تجعلني مع القوم الظالمين قال رب اغفر لي ولاخي وادخلنا في رحمتك وانت ارحم الراحمين إن الذين اتخذوا العجل سينالهم غضب من ربهم وذلة في الحياة الدنيا وكذلك نجزي المبتلين والذين عملوا السيئات ثم تابوا من بعدها وآمنوا إن ربك من بعدها لغفور رحيم. ولما رجع موسى إلى قومه غضبان آسفا نبي الله موسى كجات مناجوة سوتوا شركوا يجبوا مهونوا في النجرة الشونا እንደገና በጣም በንዴትና በቁጭት እሳት ለብሰው እሳት ጎርሰው ሲመለሱ ጊዜ ይላል። እና እና ቀድፈተና ቀውመ ከምን ባዲክ ወአበለሁ ሙሳሚሪይ በሚለው አያት እንደተጠቀሰው እዛው ሙናጃው ቦታ ይኸው ኪታቡን ልሰጥህ ነበረ። ዳሩ ግን የሚያሳዝነው አንተ ከመጣ በኋላ ያ ሳሚሪይ የሚባል ግለሰብ ወገኖቼን አሳስቶ ጣዖት አምልኮት ውስጥ ዘፍቋቸዋል፣ ምን ይሆናል ብሎ ነገረ። ይህ ጊዜ እሳቸው በጣም ተናደው ያንን ኪታቡን ተቀብለው እየተርበተበቱ መጡ በንዴት ማለት ነው። እና እንደ ደረሱ ምን አሉ? ቃል እንዳሉ ቢሰማ ከለፍትሙኒ ምን ባዲ እኔ ከለይቻችሁ ከሄድኩኝ በኋላ እናንተ ከኔ መሄድ በኋላ ያመጣችሁትና የተካችሁት ነገር ምንኛ የከፋ ነገር ሆነ። እኔ የአላህን ተውሂድ ነበር አስጨብጫችሁ የሄድኩት፣ በአላህ ተውሂድ ፈንታ እንደገና ሽርክን ተካችሁና ከኔ መሄድ በኋላ የሰራችሁትና የተካችሁት ድርጊታችሁ ምንኛ ለሰሚ ለተመልካችሁ አሳፋሪና ተጣጭ ብልግና ሆነ መሰላችሁ አሏቸው። አጅቱም አምረ ረቢኩም ለመሆኑ የጌታችሁን ውሳኔ ቸኮላችሁበትን አሉ። ማለትም ያው የተወሰኑ ቀናቶች እንደምቆይ ነግሮኝ እኔም ብዙ እንደምቆይ ነግሬያችሁ ነበረ የሄድኩት። ያ የቀጠሮ ዕለት ደርሶ ኪታቡን ተቀብሌ እስከምመጣ ምን አጣደፋችሁና ነው እንዲህ የሆናችሁት ማለታቸው ነው። እርግጥ በተወሰነ ደረጃ ቀጠሮ አልፏል። ቢያልፍም ግን ይህን አይነት ስህተት ሊያሰራ አያስችልም ነበረ። መጀመሪያ 30 ቀን እንደሚቆዩ ተናግረዋል። 10 ቀን ነው የተጨመረው። 10 ቀን ቢጨመርም ይሄ ሰው ምን አግኝቶት ይሆን እያሉ የመስያና የማሰቢያ ጊዜ ነበር እንጂ እንደዚህ አይነት መሰረታዊ ለውጥ የሚያስመጣ ጊዜ አልነበረም ማለት ነው። እና አሁን ጌታችሁ የያዘላችሁን ቀጠሮ እንዴት ተቻኮላችሁና ተጣደፋችሁበት በማለት ጠየቋቸው። የጊዜ ሁላቸውም እንደተሳሳቱ አውቀው አንገታቸውን ደፍተው ዝም አሉ ማለት ነው። ወአልቀል አልዋ የጊዜ በበላይነት ጠባቂ እንዲሆኑ ኃላፊነት የተጣለባቸው የመጀመሪያው ተጠያቂ ነበሩና ወደ እሳቸው በማምራት ያንን ተውራት የተጻፈበትን ሰሌዳ قالوا سبات اجواتشو معنو نابا منا دداشو لي الله نبيوش يا الله كبرنا مبس يمينة كان جير بمي اجات ما شو بزيه راساتشون مقوطة اتر ايسلو انها توحيد انديت تشارة يهني هالزمنات لفتن يمسرتنو نجر فكالنالو انديه يود مكالة بمالك فبس اتتاشو الله يتتاشون يتورات سليلا بقماشو لتكاكو تنات سباب بريسار واخذ برأس اخير ከለዳውን ከጣሉ በኋላ የወንድማቸውን ጥንቅላትና አጀጽ በሁለት እጃቸው አፋጠው ያዙ። የጅሩ ይለይ እና ራሱንና አጀጹን ይዘው ልክ እንዳንበጣ ጥንቅላቱን መዘው ለመጣል ያሰቡ ይመስል ይጎትቷቸው ገባ በነጥብ ማለት ነው። እና قال ابن ام ሃሩንም ነገሩ የሚያቆጣ መሆኑን ተረድተዋል። ቢሆንም ደግሞ እሳቸውን በቀላሉ ሳይጠይቋቸው እንዲገሏቸው ስላልፈለጉ የናቴ ይሉ ገባ ማለት ነው። እናቴ ልጅ አሉት እንዲራሩላቸው ነው እንጂ አለበለዚያ በእናትም በአባትም አይለያዩም ነበረ። ያው እናት እንደምትራራ አንተ ማጨክንብኝ እንደማለት ነው። እናልቀው መስተባፉን እነዚህ ሰዎች እኔን ብቸኛ ሰው እንጂ እንደ ደካማ አድርገው ቆጠሩኝ። ወካዱ የቅጥሉ ነኝ ይህን ስተታቸውን በሚሰሩበት ጊዜ ተው ብዬ በነገራቸውና በመስራቸው አርፋ መቀመጥ አለበት አለበለዚያ ዋጋህን ታገኛለህ ብለው ይገልኝ ተጋበዙብኝ። ታዲያ ምን ላድርግ ብለህ ነው? ነገሩን ወልጀና ፈጥጄ ወይም በችላታ አልፈው ሳይሆን እኔ ተው ብላቸው በእኔ ላይ እርምጃ ለመውሰድ ሲዘጋጁ ጊዜ እኔና አብረውኝ ያሉ ጥቂት ታማኞች ደግሞ አልቀን ከምንቆይ እኛ እንኳን ብንቆይና አንተ ስትመጣ ብንተባበር ይሻላል መስሎኝ ነው እንጂ እኮ ይሄን ነገር እኔ ተቅፊር አላደረኩም ማለት ፈላጥኩት ይላል አዳ። እና አሁን ወንድሙን ገደለ ተብሎ ደግሞ እንደገና የጥላት ማስገሰቻ አታድርገኝ። አንተም ቢሆን ነገሩ ቢያናድድህም እንደዚህ ነገር ተፈጠረ ብለህ እኔን ከገደልከኝ እንዳውም ነብይ ነን እያሉ እስበርሳቸው ተጋደሉ። የነሱ ነገር እንደዚህ ሆነ እየተባለ የጥላት መሳቂያ መሳለቂያ መሆን የለብንም አሏቸው። ወላ ተጃኒ ማልቀው ይባልኝ በዚህ ደግሞ በስተታቸው እኔ ከዛሊሞች ጋር ያፈርኩኝ አድርገህም አትውሰደኝ። አሁን እንደዚህ አድርገህ እኔን ተገደልከኝማ እኔም ይሄንን ሽርክን የደገፍኩና የተባበርኩኝ ሁኜ ነውና የምተረጎመው ለታሪክ ይህ መተረክ የለበትም። መጀመሪያ በእኔ በኩል ያለውን ችግር ተረዳልኝ እስኪ እርምጃ ተመውሰድህ በፊት በማለት የርኅራኄ ጥያቄ አቀረቡ ማለት ነው። ይህ ጊዜ ካነጋገራቸውና ከስሜታቸው እርሳቸው የሚችሉትን ሁሉ አድርገው እንዳቃታቸውና እንዳገገታቸው ተረዱና አመኗቸው። ወዳውኑ ልባቸው ባባና ወንድሜን እንደው መጀመሪያ በመልካም ቃል ሳልጠይቀው ልታሳት ነበረ በማለት ተገነዘቡና ወዳውኑ ይቅርታ ጠየቁ ጌታቸውን። ቃለ ረቢ እግፊር ሊ ጌታዬ ሆይ ይቅር በለኝ አሉ። ወንድሜን እንግዲህ መጀመሪያ እንዴት ነበረ ይህ ነገር ብዬ ሳልጠይቅና ሳልረዳ አስቀድሜ በመዳፈሬና በማገላታቴ ተሳስቻለሁኝና ይቅር በለኝ ጌታዬ አሉ። ወሊ አፊ እንደገና እሱም ደግሞ ያው ነገሩ አዳጋች ቢሆንበትም እንኳን ከዛ የተሻለ እርምጃ መውሰድ ይገባው ነበረ። ተቅፊር አድርጎ እንደሆነ ያጓደለው ነገር ካለ እሱንም ይቅር በለው በማለት ዱዓ አደረጉ። ወአድኺልና ፊረሕመቲከ ሁለታችንም በርኅራኄ ውስጥ አስገባን አትጨክንብን መቼም ከሰው ስህተት አይጠፋምና እንደማለት። ወአንተ አርሐሙ ራሒሚን አንተ እኛ ሰዎች እንኳ ብንሆንም ከአዛኞች ሁሉ ይበልጥ ሩሩህ ነህና በይቅርታ አለፈንና እራራለን በማለት ጌታቸውን ለራሳቸውም ለወንድማቸው ምህረት እንዲሰጥላቸው ለመኑ ይላል። እነዚህ ነተኸዱ ለእንጅለ እነዛ ወይፈኑን እንደ ጌታ አድርገው የያዙት ቴናሉም ገበቡን ምን ረብህም ከጌታቸው የሆነ ቁጣ እንደሚደርስባቸው ነው አለ። ወዲለቱን ፊል ሀያት ዱኒያ እዚቹ ቅርብ ህይወታቸው ላይ እያሉ ውርደትም እንደሚያጋጥማቸው ነው ማለት። እናንተን ያው ይቅር ብያቸዋለሁኝ ስህተትም የለ ቢኖርም በጥያቄያችሁ መሰረት ይቅርታ ተሰጥቷችኋል። ግን የማልተወው ነገር ቢኖር ወይፈኑን እንደጌታ አድርገው የያዙትን ነውና እነሱን በእለቱም ሆነ በዘለቄታ ውርደትና ቅሌት አያጣቸውም በማለት አረጋገጠ ማለት ነው። ወከዛሊከ ነጅዚል ሙፍተሪን በማንኛውም ጊዜ በየትኛውም ሀገር እንዲሁ ዝም ብለው መሰረት የሌለው ውሸት የሚቀጥፉ የሆኑትን ወስላቶች የምንመነዳው እንዲህ ነውና እነዚያን መቼም እንደማልተዋቸው ነው እናንተን ይቅር ብያለሁኝ አላቸው ነው የምለው። ወለዚነ አሚሉ ሰይአት እነዚያ ደግሞ መጥፎ ስራ የሰሩና ቱመታቡ ከጥፋታቸው በኋላ ስህተታቸውን ተገንዝበው የተመለሱ ሚንባዲሃ ከመጥፎ ስራቸው በኋላ እንደገና ለካ ተሳስተናል በማለት ተመልሰው ወደ ትክክለኛው መንገድ የመጡ ወአመኑ በቀጣው እድሜያቸውም እምነታቸውን አስተካክለው የቀጠሉት እነ ረበከ ምን ባዲሃ ጌታ ለእንዲህ አይነቶቹ ወገኖች ከዚያች ከፍታቸው በኋላ ለገፉሩ ረሂም ምሕረተ ሰፊና ሮሮ ነውና እነሱንም ይቅር እንደሚላቸውና እንደሚምራቸው ነው ይላል። እና እንግዲህ እዚህ ላይ የአላህ ርኅራኄ ስፋት ያስገርማል። መጀመሪያ ለነቢዮቹ እንደሚምራቸው አረጋገጠ። ከዛ ጣዖቱን የተገዙትን ሁሉ ቁጣ እንደሚያወርድባቸውና ውርደት እንደሚያከናንባቸውም ገለጸ። የእነሱን አይነት ድርጊት የፈጸመ ሁሉ በየሀገሩና በየዘመኑ የዚህ አይነት ዕጣ ፈንታ እንደሚደርሰውም አሳወቀ። ከዛ መለስ ብሎ እንደገና ምን ይላል? ከዛ ተስተተኞቹ መካከልም ደግሞ ስተቱን ተፈጸሙት በኋላ እንደገና ተገንዝበው ተጸጽተው የሚመለሱና ወደ ፍቃዴ የሚመጡ ካሉ እነሱንም ከሚማሩትና ከሚራራላቸው እንደማደርጋቸው ነው በማለት ጣዖት ያመለኩትን ሳይቀሩ እንኳ ወደ ምሕረት ጋበዛቸው ማለት ነው። ولما سكت عن موسى الغضب أخذ الألواح ونسختها هدى ورحمة للذين هم لربهم يرهبون واختار موسى قومه 70 رجلا لميقاتنا فلما أخذتهم الرجفة قال رب لو شئت أهلكتهم من قبل وإياي أتهلكنا بما فعل السفهاء منا إن هي إلا فكرتك تضل بها من تشاء وتهدي من تشاء أنت ولينا فاغفر لنا وارحمنا وأنت خير الغافرين. ولما سكت عن موسى الغضب وأخذ الألواح إن نبي الله موسى وندم عشون تأيكو هنيتاون ترارتو عند جناك وطاو برد بسيب الله عشو بيجي سوشتو من دزو ستات عشون تجنزلو عند مجمري أو مدن فاسون تتو عون عند جناك اسم عشو تصبرو هل عشو مافرو كتش سلو بيجي የሳቸውን ቁጣ ቀስ በቀስ መብረድና መስከን ጀመረ። እና ቁጣው ሲሰክንላቸው ጊዜ ይላል አፈደል አልዋ ቅድም በንዴት ወሩረው የነበሩትን የተውራ ሰሌዳዎች አነሷቸው ከጣሉበት ቦታ ማለት ነው። ወዲኑ ስከቲያ እነዚያ በቆቢዎቿ ላይ ሁደን ወረህመቱን ለነሱና ለኡመቶቻቸው መመሪያ የአላህ ረህማና ረህራሄ ማገኛ የሆኑ አንቀጾችን የዘገቡ እና ያካተቱ የሆኑትን የተውራት ሰሌዳዎች ከየወደቁበት ቦታ እንደገና አስተባብረው አነሱ። ና ወራህመቱ ለልዲነሁም ለረቢሂም ይርሃቡን እነዚያ ጌታቸውን በእጅጉ የሚፈሩ ለሆኑት አማኞች የጌታን ምሕረትና እንዲሁም ትክክለኛ አመራር ያካተቱ የሆኑትን የተውራት ሰሌዳዎች አንስተው መልሰው እንደገና ያዟቸው ማለት ነው። ተስፋቸውም ለፈለመ። መጀመሪያ ህዝቦቹ ሽርክ ውስጥ ተገቡ። ማን ልመራበትና አላስተዳድርበት ነው እኔ ኪታብ አንግዴ የመጣሁት ለሚል ስሜት ነበረ ተበሳጭተው የጣሉትና ያወረወሩ። አሁን ግን መጀመሪያ ያው ወንድማቸው ነገሩ ታቅም በላይ ሆኖ አዳግቶ እንደተፈጸመ ሰዎችም ደግሞ መስሏቸው በዛ በመናፍቅ ሰውዬ እንደተወናበዱና አሁንም ስጠታቸውን እንደተረዱ ሲገነዘቡ ያው የአላህ ረህማ ሰፊ መሆኑን ስለሚያውቁ እነዚህ ሰዎች ይመለሳሉ። ስለዚህ መመሪያዬን እንደገና አሁን ማንሳት አለብኝ አሉና ዘወር ብለው የወረወሯቸውን ሰሌዳዎች ለቃቅመው አነሱ ነው የሚለው። ወክታረ ሙሳ ቀውመሁ 70 ረጅለ ሊሚቃቲና ከዚያ በኋላ ለእነዚህ ለጥፋተኞች ደግሞ እንደገና ምሕረት ለመጠየቅ አላህ ሱብሓነሁ ወተዓላ እዛው ሲና በረሃ መስከስ ተውባ ጠይቅላቸው በማለት መመሪያ ሰጣቸውና ያንን ጣዖቱን ካልተገዙት ከንጹሐኖቹ 70 ሽማግሌዎች እንዲመርጡ ታዘው መረጡ ማለት ነው። እና አሁን የተሰራው ስር ቀላል አይደለም። ስለዚህ ሰዎች ተሰጋቸውን ታወቁና ምህረት እንዲፈልጉ ከሆነ አንተና ያገር ሽማግሌዎች 70 የሚሆኑ መርጠህ ናቶሎና ሲፋር አድርጉላቸው ብሎ ጠራቸው ይባላል። ይህ ጊዜ በትያዙ መሰረት ከህዝቦቹ መካከል 70 ሰዎች ተመረጡ። እነዚህ ሀሩን ጋራ ያው ኢማናቸውን ይዘው የቆዩ ስድቆች ነበሩ ማለት ነው። እና ለቀጠሯችን ቦታ እንደገና መልሰው መጡ ይላል። ፈለማ አኸደቱም ረጅፋ